العالمين، الصلاة والسلام على رسول الله. زاري سورة الدخان كأسرى سبات تجمرو أبرا من هدي هنا بل لفوت مرتاح الله الله جل وعلا بتلي مجمرة كبابي قرآن الجيق بتبارك الله جل وعلا بركنا وبلو بتكسر لتلاي موردون لجمرة ويمكن حول المحفوظ لاي ولتزقات جلت يكبر بوتا السبات تنيا سماي لاي متو جملة واحدة لتك أمت لما يتمكرنا كذابها على الله من دلنا بريالو بزاج بتبارك الشوال لتلاي بأن دامتوست يميكنا ونوك ثم لكم مرحبا. بسم الله الذي لا يضر مع اسمه شيء في الارض ولا في السماء وهو السميع العليم. بياله يوكا كاستا وسكين بولا كراوت ماشي اهون السماء الوارد. أعوذ بالله من الشيطان الرجيم. ولقد فتنا قبلهم قوم فرعون وجاءهم رسول كريم. كرتا الزيوة على عين النار لم رقت أن يشنا عشرة سبات مريم نوش كتاو درسو قبالو الله جل وعلا بزارة مرتاح اللاميلال. ولقد فتنا برقد فتننال مكرنال للال قبلهم كان نسو بستفيد كان مان كان نزي كان تهزبوش بستفيد كان نزي كمكات أوتاويان بستفيد قوم فرعون يفرعون هزوتشن كوفتننا تشوال لالله وجاءهم يفرعون هزوتشن سنفتنا تشو وجاءهم متواتشو نبر رسول كريم يتكبر ملعكتنيا تلكون لاتشو متواتشو نبر بزا وقت بزيه اونات فتننا تشو فتنون مولكو دنياتشون ماخراتشون مبلاشو ويلال قوم فرعون مالت ياو غبصاويان مالتنو نبي الله موسى زاو تولدو ياو بني اسرائيلوچ بنبي الله يوسف اماكانينت غبص مدر لاي رجم غزي تقمطوال يوسف كموتنا كالف غم بوحالا غبصاويان وبني اسرائيلوچ مغزات لي بقان يغبال بلو بفرعوناويان غبص ممرات جمرچ كذا بوحالا بني اسرائيلوچ لك اند باريا يترقطوا ينوروا نبر سلازي بزاملكو موسى كبني اسرائيل وچونو غبص مدر لاي كهارون چمر تولدوا نا يفرعون اغزاز غبص است بتام اسازانينا مرارا تاريخو چالوت نا ان شاء الله بيبوتاو ابرن بتلي سوره طه لا ابرن منا يهونال ان الله يانن يفرعون حزبن غبصاويانن فتنناچوال وجاءهم رسول كريم يتكبر ملائكتنيا متولو نبر سلازي ملائكتنيا لكن اللاتشو تفتنوا فتناون مودقوا الله جل وعلا اقاي بحر وسط قبطوا ديسمطوا بمادرك قطاتشو غنا اخرام كبد يا لجهنم قطات يطبقاتشو علمنو ان ادو الي موسى هارون ወደ ፍርዓውን ዘንድ መላእክተኛ ሆኖ ሲመጡ ሙሳ ይህንን የሪሳላ ሐላፊነት ተሸክሞ ሲመጣ ዛት ወለደ አደገ ታሪኩ ሰፊ ነው ከዛ በኋላ ባጋጣሚ የሰው ነፍስ አጠፋ የግብጽ ምድር ለቆ ወደ ከነዓን ወደ ነብዩላህ ሹዓይብ መንደር ተጓዘ እዛም ከ8 እስከ 10 ለሚጠጉ አመታቶች ከብት ያገደ ኖረ ሹዓይብም ከልጆቹ መካከል አንዱን ድሮት ባለበት ኮንዲሽን ቤተሰቦቹን ለመጠየቅ ሚስቱንና ቤተሰቡን ይዞ ወደ ግብፅ ምድር መመለስ ጀመረ። መሀል ላይ አላህ ሪሳላን ሰጠው። ከዛ ኢዝሃቡ ኢላ ፊርዓውነ ኢነሁ ጠጋ ብሏቸው ነበር። ስለዚህ በወቅቱ የግብፅ ህዝብ በፈርዖን አስተዳደር ውስጥ ነበር እና በፈርዖን አስተዳደር ስር የነበረው ህዝብ አብዛኛው ከነቢዩላህ ዩሱፍ ዲን ያፈነገጠ ኩፍርንና ዙልምን ምድር ገጽ ላይ በስፋት የሚተገብር ከባድ ህዝብ ነበር። ይህን ህዝብ አላሁ ጀለ ወዓላ ፈተነው፣ በብዙ ነገር ፈተናቸው። መላእክተኛ መጦላቸው ነበር ይላል። ያ የተላከው መላእክተኛ ሙሳ ነው። ወንድሙም ሃሩን አብሮ ተልኮ ነበርና ምን አላቸው ሙሳ? አንአዱ ኢለይ ወደ እኔ ስጡኝ አለ። ዒባድላህ የአላህን ባሮች ስጡኝ። እድፈዑ ኢለየ ዒባድላህ ወአጥሊቁሁ ልዓዛብ እነሱን ማሰቃየቱን ማንገላታትና ልክ እንደ ባሪያ እየጨቆኑ መኖሩ ይብቃችሁ። በኒ እስራኤሎችን ስጡኝና ወደ ትውልድ መንደራቸው ይዣቸው ሊሄድ ሲል ሙሳ አንዱ ወደ ፈርዖን ሲላክ የተሰጠው ኃላፊነት ወደ አላህ ዲን መጥራት፣ ወደ ተውሂድ ሰውን መጥራት፣ ከአላህ ጋር ማስተዋወቅ፣ ሽርክና ወንጀል እንዲተው ማድረግ ነው። ሁለተኛው ደግሞ እየተበደሉ እየተዘለሙ እንደ ባሪያም ሆነው በጣም በርካታ ግፍና መከራ እያስተናገዱ ያሉ በኒ እስራኤሎችን ተቀብለ ወደ ግብፅ ምድር ወደ በኒ እስራኤል ወይም ወደ ፍልስጤን ምድር ይዘህ ተጓዝ የሚል ኃላፊነት ሰጥቷቸው ነበር። ስለዚህ ሙሳ መጥተው ምንድን ያሉት? አንአዱ ኢለይ ወደ እኔ ስጡኝ አሉ። ለእኔ ስጡኝ ዒባድላህ የአላህን ባሮች ስጡኝ አለ። አትቅቷቸው ከስቃይ ከመከራ ይዣቸው ወደ ሀገራቸው ሊሄድ ስጡኝ ሲል ጥያቄ አቀረበ። ኢኒ ለኩም እኔ እኮ ለእናንተ ረሱሉን አሚን ታማኝ መልእክተኛ ነኝ። ኢኒ ረሱሉን ሙእተመኑን ዐለል ወሕይ ገይረ ሙታም እኔ ከአምላኬ ዘንድ ወህይ መጥቶልኛል፣ ሪሳላ ተሰጥቶኛል፣ ከእናንተን ከእሱ ጋር እንዳስተዋውቃችሁ ተልክ ያለው። በተጨማሪ የሚበደሉ ህዝቦችንም ከበደል ጫንቃ እንዳወጣችሁ ኃላፊነት ሰጥቶኛልና ታማኝ መልእክተኛ ነኝ። በኒ እስራኤሎችን ስጡኝና ወደ ምድራቸው ይዣቸውን ሂድ አለ። ወአን ላ ተዕሉ አትንጠራሩ፣ ከፍ ከፍ አትበሉ። አላላህ በአላህ ላይ ከፍ ከፍ ማለቱን አቁሙ። አላ ተተከበሩ አላላህ ወላ ተተረፈዑ በአላህ ላይ መኩራትንም ይሁን ከፍ ከፍ ማለትን አቁሙ። አንጣዓትህ አዛችሁ እሺ በሉ። መላእክተኛም ልኮላችኋልና መላእክተኛው የሚነግራችሁንም ቃል አዳምጡ አዳምጡ። እሺ የምትልኝ ከሆነ የሚጠቅማችሁ በኒ እስራኤሎችን ስጡኝና ወደ አገራችሁ ይዣችሁ ልሂድ፣ እናንተም የፈጠራችሁን ወደ ምድር ያመጣችሁን አምላክ ተቀበሉት ሲሉ ጥሪ አቀረቡ። ቀጥሎ ምን አለ ሙሳ? ወአላ ተዕሉ አለላህ በአላህ ትእዛዛ ላይ መኩራትንና ከፍ ከፍ ማለትን ተጠንቀቁ፣ አደጋው ከባድ ነው አላቸው። ኢኒ ለኩም ኢኒ አለ እኔ እኮ አቲኩም መጥቻችኋለሁ አለ። እኔ ታማኝ መልእክተኛ ነኝ ስል የአላህን ባሮች በኒ እስራኤሎችን ስጡኝና ከስቃይና ከመከራ ልታደጋቸው ስላችሁ ዝም ብዬ በደመነፍስ ተነስቼ አልምላችሁ። ኢኒ አቲኩም እኔ አመጣላችኋለሁ፣ ቢሱልጣን ሙቢን ግልጽ ያለ ምን ማስረጃ ይዤ መጥቻለሁ። ዝም ብዬ አይደለም ረሱል ነኝ እያልኳችሁ ያለሁትና ተቀበሉኝና ሪሳላውን ተቀብላችሁኝ የአላህን ጌትነት አረጋግጦ አታሻርኩበት። በተጨማሪ የሚበደሉ የእስራኤል ልጆችንም ስጡኝና ወደ ትውልድ መንደራቸው ይዣቸው ልሂድ አለ። ቀድ ጅእቱኩም ቢሑጀትን ዋዲሐትን ወቡርሃንን ሳጢዕ ግልጽ ያሉ የማያሻሙ መረጃዎችን አላህ ሰጥቶኛል። የዕተሪፉ ብሂማ ኩሉ ዓቅል አቅል ያለው ሁሉ ሊያምንባቸው የሚችሉ መረጃዎችን አላህ ሰጥቶ ረሱል አድርጎ ነውና የላከኝ። ረሱልነቴን ተቀበሉ፣ የአላህንም ጌትነት ተቀበሉ። በሱላይማንን ማታጋሩ እሱን በብቸኝነት ተገዙ በተጨማሪ የተሰቃዩ የተበደሉ የተወለሙ ያሉ የእስራኤል ልጆችንም ስጡኝና ወደ ትውልድ መንደራቸው ሉሰር ሲል ሙሳ ጥያቄ አቀረበ ከዛ ወኢኒ ዑዝቱ እኔ የምጠበቃለሁ አላቸው ቢረቢ በጌታይና ወረቢኩም በእናንተም ጌታ እጠበቃለሁ አንተርጅሙን በእናንተም ሆነ በኔ ጌታ እጠበቃለሁ አለ አልተጂኡ ኢለይሂ ተዓላ ወስተ እልተጃእቱ ኢለይሂ ተዓላ ወስተ አጀርቱ ቢሂ ምን አንተቅትሉኒ እኔን በድንጋይ ቀጥቅጣችሁ ከመግደል በአላህ እጠበቃለሁ እንገላለን እንኳን ብትሉኝ አላህ ጠባቂ ነው በፍጹም ልትገሉኝም ልታጠቁኝም አትችሉም በኔም በእናንተ ጌታ እኔ ላይ ማንኛውም አይነት ጥቃትና እርምጃ ከመውሰድ ተጠብቂያለሁ አትደርሱብኝም አለ ወኢን ለም ቱእሚኑ እማታምኑ ግን እንደሆነ ሊ ለኔ ፈዕተዝሉን በቃ ራቁኝ አትንኩኝ እንገላለን እናጠፋለን እንኳን ብትሉ ኢኒ ዑዝቱ ቢረቢ ወረቢኩም በእናንተም ሆነ በኔ ጌታ እናንተንም ወደ ምድር ባመጣችሁ በሚያበላ በሚያጠጣችሁ እኔንም ወደ ምድር ባመጣኝና በሚያበላና በሚያጠጣኝ አምላክ ተጠብቂያለሁ ልትገሉኝ አትችሉም ባይሆን አናምንም ካላችሁ ግን መብታችሁ ሊሆን ይችላል ወኢን ለም ቱእሚኑ ሊ ፈዕተዝሉን እኔ የምላችሁን አምናችሁ መቀበል ካልቻላችሁ ረሱልነቴን ማረጋገጥ ካልቻላችሁ የአላህን ብቸኛ አምላክነት መቀበል ካቃታችሁ እምነት አስፈልገንም ካላችሁ ፈዕተዝሉን በቃ ራቁኝ وإن لم تصدقوا ولم تؤمنوا بالله وإن لم تصدقوا ولم تؤمنوا بالله منغراچو النغر ونت بلاچو كالتقبلاچو يا اللهنم جيتنت امناچو ما تتقبلوا كهونا فاعتزلون بقى مبتاچو ليهول يشلال كذا بوالا يمتا مرغا تتقبلالاچو ايغاغن يالون نغر እንደላለን እናጠፋለን የሚለው ነገር ተውና ከሊራቁ ለአጅሪ ማ አታይቱኩም ቢመል ሁጃ ፈከፉ عن አዛኢ ወخلوا سبيلي ማታም እንኳን ከሆነ እኔን ተውኝ ምክንያቱም ግልጽ ያለ ማስረጃ ጀላችሁ መጥቻለሁ የማሻማ ማንም አቂል አይቶና ሰምቶ ሊቀበለው የሚችል መረጃ መጥቻለሁና እኔ ለመግደል እኔ ለማሰቃየት እኔ ከአገር ለማባረር የምታስቡት ነገር ታውና በቃ አለማምምታችሁ ነው ግን እኔን በተንኮል አትፈልጉ ሲል ሙሳ ሐሳብ አቀረበ فدعاه ربه በዚህም ሰዓት ጌታው ለመነው انهؤلاء الا ጌታው እነዚህ ሰዎች እኮ قوم مجرمون ጠማማ ህዝቦች ናቸው ها ጠማማ ህዝቦች ናቸውና ሊፈጥሩ የሚችሉት ነገር አይታው فدع عليهم لما كذبوه قائلا موسى كركراتشو زي لاي بسفيو المطام فرعون ناي موسى كركر بتام لمنوال سيدمر بتكلم تلو اندا تالاق باب هنا يسرعچون تامر ان فرعون ايتوال اجولم كبت وسط اوطتو اجولك اندا باوزا سيابرانا سيانصبر تمركتوال قمالو دمو እንቁራሪቱ የተለያየ ዘጠኝ የሚጠጉ ተአምራቶችን አሳይቷል ይሄን ሁሉ ግን አይተው ፍርዖንና ህዝቦቹ ከማመን ይኩፍር መረጡ ይሄን ሲያረጋግጥ ፈዳ ረበሁ ሙሳ ጌታው ለመነ ምን ሲል انهؤلاء قوم مجرمون يا رب ان هؤلاء قوم مجرمون فانتقم منهم እነዚህ ህዝቦች ጠማማዎች ናቸውና ጌታ ሆይ እባክህ ተበቀልልኝ ለባክሪን በክፉ እንዳገኙኝ አንተ ጠብቀኝ ሲል ሙሳ አላህን ተማጸነው ማለት ነው فاسر فاسري ወዲያው አላህን ጀለ ወዓላ የሙሳን ዱዓ ሰማና መመሪያ ሰጠው ምን ሲል فاسري አለው ተጓዛለው فاسري بعبادي اسراء ማለት የሌሊት ጉዞ ማለት ነው فاسري ማለት በለሊት በኒ እስራኤሎችን ይዘ ተጓዝ ወን ፈአስሪ ቢዒባዲ ባሮችን ይዘ ለሊት ተጓዝ ليلاً للتجواز إنكم متبعون إن أنت يكتلوا أشوال للي تتجوازوا أمانه سلامه من نجرانك أشوم على أشوم أو نتاو أنا يا سبكوت الناس لا يلوز يا سبكوت المجال لنا بتشام مريان أكبر للي تباروتش نيزة ككتما وطع على أشوم ما نملا أشوم الله جل وعلا في الكلام حذف تقديره فأوحينا إليه وقلنا له قد يود موسى إلى الله ملك تاتش لكننا دين مالنو منالنو أسر بعبادي أن أخرج ببني إسرائيل أي أخرج ببني إسرائيل ليلا فإن فرعون وقومه يتبعونكم لليت يا إسرائيل لجوتن هل ترقرق قادرقا ودا فلسطين مدر قزو جمر قن فرعون الناس راويتون دم يكتلهم وقالاتهم ويكون ذلك السبب لهلاكهم ان انت مكتلاتهم دقمو النسو لما تفاتاتهم مكنياتي هونال سلزي يكتلوا نيالو لحساب اندات كير قطلالو واترك البحر كذا يعو قرط قرط تادقو تاريكون بزرزر عرلين يمتاو كذا موسى بتسطى من مريا مسرات كنا فرعون غار فتجاو بطام يتغاغاله قتله يقربلاچون تامراتوچ كله مقبلاقاتاچو مستبابلن كفر مرتو بستمچرشا اندوم موسى تسفا قرطو دعاء كما درك وفيت يا فرعون حزبوچ لفرعون على النزي سووچ مدرين يابلاشو اسكمچينو زم متلاچو ملاي فلق بلاو چكچك ادرغوت يبالال فرعونم بدايو ادغنيا اندون سلاغباو لياطفاچو هولو اسكما قدرس يبالال بزي ماكل دمو يكيدون كيدا واكيدو كيدا نو عرب يا سيرالو انيم سيراچو لمبلاشت يراسين بلان نا قراوطالو نو ميدو الله يمكرون ويمكر الله نسني يا سيرالو ني ما سيرالو والله خير الماكين وداو ودا موسى ممرن استلالفه باروچين هولو كغبص مدر يتلياي كور يتلياي زلي تاقما للي ترغرق ادرغا اذاچو وطالو እንዳትረሳገን ፍራውንና ስራዊቶቹ ጧት ይከተሏቸዋል ከዛ በዚህ መመሪያ መሰረት ሙሳ እጥላይ አይነት ዘዴ ተጠቅሞ እስራኤል ልጆች ያሉበት ቤት አንድም ሰው ሳይቀር ትርግርግ ብለው እንደውም ሲወጡ ነገ ሰርጋለብን ብለው ግብጻውያን አሳዳሪዎቻቸው እጥላዩ ልብሶችን ጌጣጌጦችን ተውሰው ተቀብለው ሁሉ እስከመውጣት ደርሷል ነው ይባላል ቆጥ በኋላ ለሊት ጉዞ ጀመሩ ነጋ ሲነጋ ግብጻውያን ብቻ ከተማ ላይ ተራመሳሉ መጣ ጀመሩ ዲየት የደገሊ አይ ለሊት እኮ እንዲወጡ ሄደ እንዲ ነገር አለብኝ ብሎ አስፈቅሮ ሄደ ለኔም እኮ እንደዚህ በቃ ሲነጋገሩ ለካ አደገኛ የሆነ ምስጢራዊ ስራ ተሰርቶ ሙሳ በእስራኤሎችን ሁሉ በአንድ ለሊት አቃርቱ ከጠራቸው በኋላ ጉዞ ጀምሯል ንዛ ጉዳው ቀጥታ ፍራውን ጋር ደረሰ ፍራውን ጋር ሲደርስ ፍራውን በከፍተኛ ትዕቢትና እልህ ከተታወጀ ግብጽ ውስጥ የነበሩ የሱ ደጋፊዎችን አንድም ወንድ እንዳይቀር አድርጎ ጥርግርግ አድርጎ የግብጽ ምድር ለቀው እንዲወጡ አደረጋቸው ከዛ መከተል ጀመሩ ዚጋ ታሪኩ ተቆርጧል እተወሰነ ከተጓዙ በኋላ የሙሳ ተከታዮች ዞር ሲሉ ፍራውንና ሰራዊቱ ቁጥር ስፍር ከሌለው ህዝብ ጋር ኳላ እየመጡ ነው ወዲያው ደነገጡ በእስራኤሎች ምን አሉ እና ለሙድረኩናል ወ ደረሱብን እኮ አለቀን አስፈጀን ያ ሙሳ አንተም ከመምጣት በፊት ስቃይ ውስጥ መከራ ውስጥ ነበርን አንተ ከስቃይ ታውጣለህ ያስነል የሁለ ከባድ ችግርና መከራ ዳረከን አሉት። ይሄን ግዜ ሙሳ ምን አለ? እነ ማዕይ ረቢ ሲህዲ አረ እንደዚህ አትበሉ ጌታዬ እኮ ከኔ ጋር ነው ያለ ስለዚህ ወደሚፈልገው አቅጣጫ ይመራኛልና አታስቡ አላችሁ ከዛ እየፈሩ እየደነገጡም ቢሆን ሙሳ ዝም በሉ ስላላቸው ጉዟቸውን ቀጠሩ። ፊርዓውንም ሊበላቸው እንደው ምንድነው ያለው? እነሆም ለሽርዚመቱን ቀሊሉን፣ እነዚህ ሰዎች እኮ ጥቂት ጭብጥ የማይሞሉ ህዝቦች ናቸው። ስለዚህ ፍን አድርገን ዱቄት ነው የምናደርጋቸው፣ እንዴት አባታቸው ደፈሩን ብሎ ነው የሚወጣው። ሙሳ ደግሞ ኢነማዒ ረቢ ሰየህዲን ብሏል። ጉዞውን ቀጠለ። ፊርዓውንና ሰራዊቱ አጠቃላይ ክተት የታወጀ ይከተላል። በዚህ ተጨባጭ ወደ ቀይ ባህር ዳርቻ ደረሱ። ህዝቡ ፊትለፊቱ ባህር አለ፣ ከኋላ የፊርዓውን ሰራዊት አለ። አለቅን ተፈጀን ሲል ሙሳ ግን በተሰጠው መመሪያ መሰረት እድሪብ ቢዓሳከ አልሐጀር ተባሉ። በእጅህ በያዝከው ብትር እድሪብ ቢዓሳከ አልባህር አላቸው። በእጅህ በያዝከው ብትር ባህሩን ምታ አላቸው። ሙሳም አላህ ጥሎ እንደማይጥላቸው ስለሚያውቁ በብትራቸው ባህሩን መቱት። ይህን ጊዜ አላሁ ጀለ ወዓላ ያን ባህር በሳቸው ሚጢጢ ብትር ምክንያት ከፈለው። ባህሩ ለሁለት ተከፈለ ማለት ወደ ጎን፣ ወደዚህም ጎን፣ ወደዛም ጎን ሄደ። ከዛ በኋላ ምን አላቸው? ወትሩኪል ባህር፣ ቁርአናችሁን ስታዩ ወትሩኪል ባህር፣ ባህሩን ተው ይላቸዋል። መታው አደል? አዎ። ተከፋፈለ አደል? አዎ። ወትሩኪል ባህር ረህወን፣ ባህሩን እንደረጋ ተው። ድጋሚ ለመምታት ድጋሚ ለመመለስ አትሞክር። አንተ ህዝቦችን ይዘህ ተሻገር አላቸው። ባህሩ ተከፈለ። አንዳንድ ሊቃውንት 12 ቦታ ነው የተከፈለው አሉ። 12 ጎሳዎች ስለነበሩ 12 እንዲሾልኩበት 12 ክፍል ነበር የነበረው አሉ። ሌሎቹ ደግሞ ኖ በቃ ለሁለት ክፍል ነው ያለው አሉ። ብቻ ሄዶ ተከፈለ። ፊርዓውን ህዝቦቹን ይዞ ወጣ። ህዝቦቹ ዞር እያሉ ያሉ አረ መጡ እኮ ደረሱብን ይላሉ። ሙሳም ስቅቅ እያሉ ባህሩን ሊመቱ ሲቋምጡ ምን አላቸው አላህ? ወትሩኪል ባህር፣ ባህሩን ተወንጅ ረህወን አይ ሳኪንን፣ እንደረጋቶ ያንተ ስራ አይደለም፣ አንተ ህዝቦችን ይዘው ውጣ አላቸው። ህዝቦቹም የቀይ ባህርን ጉድጓድ ተሻግረው አልፎ ዳርቻ ሲያዩ ፊርዓውን ከነ ሰራዊቱ መጣ። ልግባ አልግባ ብሎ እንግባ እንግባ ብሎ አመነቱ። በስተመጨረሻ ግን እንዴት ብሎ እነዚህ ምጢጢ ህዝቦች ያለፉትን ባህር አንተ ማለፍ አቅተምና ግባ የሚል እርስ በርሳቸው ወደ መግባቱ ወስነው እንቅስቃሴ ጀመሩ። ፊርዓውን ግን ፐርሰናሊ ፈርቷል። አለመግባት ሁሉ ፈልጎ ጅብሪል ነው ይባላል፣ ሌላ ሴት ፈረስ አሳይቶ ለፈረሱ ጎትቶ እንድትገባ ያደረጋት ይባላል። በአጠቃላይ ግን ፊርዓውንና ሰራዊቱ ባህር ውስጥ ገቡ። አላህ ቀጥሎ ምን አለ? እነሁም አለ እነሱ እኮ ጁንዱን ሙግረቁን የሚሰመጡ ሰራዊቶች ናቸው አለ። እንዲሰምጡ የተወሰነባቸው ሰማጭ ሰራዊቶች ናቸው አለ። እነ ፊርዓውነ ወቀውመሁ ሰዩግረቁን፣ ፊርዓውንና ሰራዊቱ ግድ የለም እዚህ ባህር ውስጥ ሰምጠው ይቀራሉ። ለማ ጃወዘ ሙሳ አልባህር አራደ አን የድሪበ ቢዓሳህ፣ ሙሳ ባህሩን ተሻግሮ ከወጣ በኋላ የፊርዓውን ሰራዊት ባህር ውስጥ ገብቶ ጉዞ ጀምሯል ወደነ ሙሳ። ሙሳ አልቻለምና በብትሩ መጥቶ ድጋሚ ባህሩ ሊዘጋው ፈለገ። የብትሯ አቅም እንዳልሆነ ለጊዜው ዘነጋ። ከዛ ከማ ضربه فانفلق መቶ ተከፍሎለታል። ስለዚህ መቶ መዝጋት ፈለገ ሙሳ። ፈአመረሁ አላሁ አን የትሩከሁ ሳኪን ከማ ሁወ ሊየድኹለሁ ፊርዓውን ወቀውመሁ ፈየግሪቁነ ፊህ። ያ ሙሳ ተዋትምተው ፊርዓውንና ሰራዊቶቹ ጥርግርግ ብለው ይግቡ። ሲገቡ እኔ የሚሰራውን አውቃለሁ፣ አንተ ግን ቸኩለ ባህሩ መምታት ተገቢ አይደለም አለ። ወኢነማ አኽበረሁ ተዓላ ቢዛሊክ ሊየብቃ ፋሪገ ልቀልብ ሚን ሸሪም ወኢዛኢህም ሙጥመኢነን ኢላ አነሁም ለን ዩድሪኩ በኒ እስራኤል ثم አኽበረ ተዓላ አን ሀላኪም። ለምንድን ነው ያደረገው? ፊርዓውን ከነ ሰራዊቱ ከሀ እስከ ፐ ከኤ እስከ ዜድ ጥርግርግ ብለው እንዲጠፉ ተፈልጓል። ከተረፉ ከቀሩ ሙሳ ባህሩን መጥቶ አላህም ሽቶለት ወደ ቦታው ቢመለስ ሰራዊቱ እንዳለ ከቀረ ነገ ከነገ ወዲያ ባህር ተሻግረው መጥተው ሌላ እርምጃ ሊወስዱ ይችላሉ። በጣም ከባድና ጠንካራ ብዙ ሰራዊት ነበረው ፊርዓውን። ስለዚህ ተወው አትንካው ብሉ ሰራዊት እንዲገባ ፈልጋለሁ። ፊርዓውንና ሰራዊቶቹ እዚህ ባህር ውስጥ ማለቅ አለባቸው ብሎ አላህ ወስኖ ስለነበር ተዋላቸው። ሙሳም እጃቸውን ሰበሰቡ። የሚሆነውም ከርቀት ቆሞ ማየት ጀመሩ። ከዛ ፊርዓውንና ሰራዊቱ ሙሉ ለሙሉ ከመጀመሪያ እስከ መጨረሻ መግባታቸው ሲረጋገጥ አላሁ ጀለ ወዓላ ባህሩን እንዲገጥም አዘዘው። ከዛ አጠቃላይ ፊርዓውንና ሰራዊቱ በዛ በቀይ ባህር ውስጥ እምሽክ ብለው አለቁ ማለት ነው። እና እነሆም ጁንዱን ሙግረቁን፣ እነሱ ሰማጭ ህዝቦች ናቸው ባለ መሰረት የሙሳ የፊርዓውን ሰራዊት ከሃስ ከፐ ከገባ በኋላ ባህሪቷ እንድትጋጠም ተደረገ። እነሱም ጠፉ። ቀጥሎ አላህ ምን አለ ግን ከም ተረኩ አለ ስንትና ስንት ትተዋል መሰላችሁ? ሚን ጀናቲን ወዑዩን፣ ስንትና ስንት አትክልታማ ስፍራዎችንና ወዑዩን ምንጮችን ትተዋል መሰላችሁ? ከም ሊተክሲር አይ ለቀት ተረኩ ከፊረን። ከም የሚለው ቃል አንዳንድ ጊዜ ሊተቅሊል ይመጣል ለትንሽ። ከም ሲባል ስንት ነው አንተ ትንሽ አይደል ይባላል። አንዳንድ ጊዜ ከም ሲባል ከም እንዲህ ስንትና ስንት መሰለ በጣም እኮ ብዙ ናቸው ተብሎ ለመግለጽ ይመጣል። እዚህ ቦታ ከም ተረኩ ማለት ስንትና ስንት በጣም በርካታ የሆነ ሚን ጀናቲን ወዕዩን በርካታ የሆነ አትክልታማ ስፍራና ምንጮችን ግብፅ ምድር ላይ እኮ ትተዋል። ወዝሩዒን የአዝመራ ቦታዎችንም ትተዋል። ወመቃሚን ከሪም እጅግ የተከበረና ደረጃ ያለው ቦታና መቀመጫ ስፍራንም ትተዋል። መዝሩዓት ወመጃሊሰ ወመናዚለ ሐሰና እጅግ ጥሩ ጥሩና የተከበሩ መቀመጫ ስፍራዎች የተከበሩ ቤቶችና ቤተ መንግስቶችን ትተዋል። ታዲያ ምን ይላል? ወመቃሚን ከሪም ማለት የአልመዋዲዑል ሐስና አይ አልመዋዲዑል ሒሳን ምን አልመጃሊስ ወልመሳኪን ከመኖሪያና ከመቀመጫ የሆኑ የሚያማምሩ የተከበሩ ስፍራዎች ነበሯቸው። ሀብትም የሰው ኃይልም ሰራዊትም ነበረው ፊርዓውን። ቢገርማችሁ ግብፅ ምድር አንቀጥቅጦ ነበርና የገዛት አላሁ ጀለ ወዓላ ይህን ሁሉ ጸጋ ትተው ነው ግብፅን ለቀው ቀይ ባህሩ ሰምጠው እንዲያልቁ ያደረግኳቸው አለ። ወነዕመቲን አለ አረ በጣም በርካታም ጸጋ ትተዋል። ካኑ ፊሃ ካኑ የነበሩባትን ጸጋ ፊሃ በዛች ጸጋ ውስጥ ፋኪሂን ተደሳቾች ተጠቃሚዎች ያንን ጸጋ የሚጠቀሙበትና የሚደሰቱበት የሆነን የጸጋ ማዕትም ጥለው ነው የሄዱት። ጥለው ሄዱ። ከዛስ በኋላ ቀይ ባህሩ ሰምጠው እንዲቀሩና እንዲያልቁ አደረግኳቸው አላ። ከዛሊካ ልክ እንደዚሁ ፊርዓውንና ሰራዊቶችን ከታላላቅ ምድር ላይ ካሉ ጸጋዎች አውጥተን ጥለው እንዲሄዱ አድርገን ካጠፋናቸው በኋላ እናንተን ማስቀረታችን ከዛሊክ ልክ እንደዚሁ እነሱን አጥፍተን እናንተን በሕይወት እንዳስቀረነው ሁሉ ወአውረትናሃ ይህችን የግብፅ ታላቅ ምድር አውርሰናታል አለ። ቀውመን አኸሪን ሌላ ህዝቦች መጥተው እንዲወርሱባት እንዲቀመጡባት አድርገናል። ወነዕመትን ፊሃ ፋኪሂን አይ ወተነዑምን ቢልዓይሽ ማአል ሑስኒ ወነባራ ካኑ ፊሃ ናዕሚነ ብሪፋሂ ወከማሱ ከዛሊከ ወአውረትናሃ ቀውመን አኸሪን ከዛሊከ ፈዐልና ልክ እንደዚሁ ሰርተናል አድርገናል። ቢህም በእነሱ ላይ ፊርዓውንና ሰራዊቱ ላይ እንዲሰምጡ አደረግን። ልክ እንደዚሁ እነሱን እንዲሰምጡ እንዳደረግነው ሁሉ እናንተንም እንድትተርፉ እንዳደረግነው ሁሉ ወአውረትናሃ የምድርን አውርሰናታል። ቤቷንም ምድሯንም ሁሉ ነገር እንዲወርሱ አድርገናል። ቀውመን አኸሪን ሌላ ህዝቦች መጥተው እንዲወርሱበት አድርገናል አለ። እንዲወርሱ አድርገናል። ስለዚህ ፊርዓውንና ሰራዊቱ ግብፃውያን በነበራቸው ከባድ ወንጀል ሳቢያ እንዲጠፉ ስናደርጋቸው እነሱን እንዲጠፉ እንዳደረግነው ሁሉ እናንተን ደግሞ የግብፅን ምድር መታችሁ እንድትወርሱ አድርገናል ይላል አላሁ ጀለ ወዓላ። ፈማ በከት አላለቀሰችም ይላል። አለይህም ሰማኡ በእነሱ ላይ ወልአርዱ ምድርም ሆነች ሰማይ አላለቀሰችም። ወማ ካኑ አልነበሩም ሙንዘሪን የሚጠበቁ አልነበሩም። ፍርዓውንና ሰራዊቱ ባጠፉት ጥፋት እንዲቀጡ እንዲጠፉ ከተወሰነባቸው በኋላ ጊዜ ሰጥቼ እንድጠብቃቸውም አልፈለግኩም። ስለዚህ ወማ ካኑ ሙንዘሪን የሚጠበቁም አልነበሩም። መጥፋት ባለባቸው ሰዓት እንዲጠፉና ምድሪቷን እንዲለቁ አደረግኳቸው ይላል። ቃለ ኢብኑ ከሲር ወልሙራዱ ቢህም በኑ እስራኤል ቀውመን አኸሪን ማለት ወአውረትናሃ ቀውመን አኸሪን ማለት ኢብኑ ከሲር ምን አለ? የእስራኤል ልጆችን የሙሳ ተከታዮችን ግብፅን ዳግም ተመልሰው መጥተው እንዲወርሷት አድርገናል ይላል። ፈቀድ ስተውለው ባዕደ ገረቅ ፊርዓውን ወቀውሚሂ ፊርዓውንና ህዝቦቹ ከሰመጡ በኋላ ሙሳ በኒ እስራኤሎችን ይዞ ወደ ግብፅ ምድር ተመልሶ መጥቶ ማስተዳደርና ግብፅን መቆጣጠር ጀመረ። ወልቢላድ ከማ ቃለ ተዓላ ሌላ ቦታ አላህ ምንድን ያለ? ወአውረትነ ለቀውመ ለዚነ ካኑ ግብፅን እኮ ለነዛ ሰዎች አወረስናቸዋል። ካኑ ዩስተደዕፉነ መሻሪቅ ልአርድ ወመጋሪብሃ በምድር ላይ ምስራቃዊም ሆነ ምዕራባዊ ክፍል ላይ ደካሞች ተራ ሰዎች ተደርገው ይቆጠሩ ነበር። ግን እኛ ስናነሳቸው ደግሞ ያ ሁሉ ስማቸው ተቀይሮ የምድሪቷ የበላይ ጠባቂ ሆኑ ይላል። አለቲ ባረክና ፊሃ ያቺ በረከረግንባትን የምድር የግብፅ ምድር እንዲወርሱና የበላይ እንዲሆኑ አደረግናቸው ይላል። ስለዚህ ከዛሊካ ወአውረትናሃ ቀውመን አኸሪን ማለት ሌላ ህዝቦችን አወረስናቸው ማለት የእስራኤል ልጆችን ነው። ፊራውንና ሰራዊቶችን እንዳጠፋ ነው ሁሉ የእስራኤል ልጆች ደግሞ ተመልሰው መጥተው ግብፅን እንዲወርሷትና እንዲኖሩባት አደረግናቸው። በሌላ ማንቀጽ ላይ ወአውረትናሃ በኒ እስራኤል ግብፅን ከፊራውንና ከሰራዊቶቹ እጅ ካስጣልናት በኋላ ለእስራኤል ልጆች አውርሰናታል ይላል። ፈማ በከት አለይህም ሰማኡ ወልአርድ ሰማይና ምድር በእነሱ ላይ አላለቀሰችም። ፊርዓውንና ሰራዊቱ ከምድር ገጽ ሲወገዱ ሰማይ አላዘነችም። ፈማ ሐዚነ ዓላ ፈቅድህም አሐድ በፊርዓውንና በሰራዊቶቹ መጥፋት መወገድ በጣም ጨካኞች በጣም ዋሊሞች ስለነበሩ አንድም አካል ለማዘን እንኳን አልሞከረም። ወላ ተአተረ ቢመውቲህም ካኢኑን ሚነል ኸልቅ አንድም ፍጡር ፊርዓውንና ሰራዊቶቹ ስለሞቱ ለማዘን እንኳን አልሞከረም። ወማ ካኑ ሙንዘሪን ወማ ካኑ ሙአኸሪን ወሙምሀሊነ ኢላ ወቅቲን አኸር መጥፋት ባለባቸው ወቅት ላጠፋቸው ሶስን በሌላ ጊዜ እንዲጠፉ እንኳን ማቆየትና መጠበቅም አልፈለግንም። ከምድር ገጽ ጠራርገን ነው ያስቀረናቸው ይላል። የሚገርማችሁ ነገር ፊርዓውንና ሰራዊቱ ቀይ ባህር ውስጥ ገብቶ እንዲሰምጡ ሲደረግ ፊርዓውንን ግን አላሁ ጀለ ወዓላ ባህሪቷ እንድትተፉ አደረገው። ከባህሩ አንገቱን ከፍ ብድግ ውጥት እያደረገ አመንቱ ቢማ አመነት ቢሂ በኑ እስራኤል አራ የእስራኤል ልጆች ባመኑበት አምላክ አምልክ አመኛለው ተመልሻለው ባህሩንና በሙሳ ጌታ አመኛለው እያለ ማጸን ጀመረ። የአላህ ግመልስ ግን ምን ሆነ? አለአነ ያ ፊርዓውን አሁን ነው ታይሙ ካለቀ በኋላ ገርገራ ላይ ሆነ እውነትና ውሸቱ በተጨባጭ ከተገለጸልህ በኋላ ነው እንዲያምኛለሁ የምትለው? በፍጹም የሚታስብ ነገር አይደለም፣ ተሳስተሃል። እጅህን ሰብስብ አይነት ነገር አለና አላሁ ጀለ ወዓላ እዛ ባህር ስር ህይወቱ እንዲጠፋ አደረገ። ሌላ ቁርአናዊ አንቀጽ ላይ ግን ባህሪቷ እንድትተፋውም ጭምር ነው ያደረገው። ተፋውና ቅያማ እስኪቆም ድረስ ግን የፊርዓውንን ጀናዛ የፊርዓውንን ሬሳ አላሁ ጀለ ወዓላ ማስተማሪያ ለማድረግ እስከ ቂያማ ቀን ድረስ እንደሚያቆየው ቃል ገባ። ቃል በገባው መሰረት ይኸው ሙሳ ካለፈው በጣም በርካታ ሺህ ዓመታቶች አልፈዋል። እስከ ዛሬ ድረስ ግን የፊርዓውን አጽም ሰዎች እንዲማሩበት አላሁ ጀለ ወዓላ አስቀምጦታል። ግብፅ ሙዚየም ውስጥ እንደሚገኝ ሄደው ያዩ ሰዎች ይነግሩናል። ወለቀድ ነጀይና በኒ እስራኤል በእርግጥ እኮ ፊርዓውንና ሰራዊቶቹን ካጠፋም በኋላ የእስራኤል ልጆችን በእርግጥ አድነናል አለ። ወለቀድ በእርግጥ ነጀይና አድነናል በኒ እስራኤል إسرائيل جوتشن من العذاب كقطات المهين أساناش أواراج كبرين كم منكاو فرعون إن إسرائيل توقطات إسرائيل جوتشن أترفنا تشري والله لقد أنقذنا بني إسرائيل من العذاب الشديد የእስራኤል ልጆችን ከበድ ካለው ስቃይና መከራ እንዲወጡ አደረግናቸው وهو قتل ابنائهم ወንድ ልጅ ሲወልዱ ወንድ ልጆቻቸው እንዲገደሉ ይደረጋል واستخدام نسائهم ሴት የእስራኤል ልጆችን እንደ ባሪያ ይጠቀሙባቸው ነበር وارهاقهم في الاعمال الشاقه አስቸጋሪ በሆኑ ስራዎች ላይ ሴቶች እንዲሳተፉና ጉልበታቸው ሳይሰስቱ እንዲጠቀሙበት ያደርጉ ነበር የእስራኤል ልጆች ግብጽ ምድር ውስጥ በፈርዖን አገዛዝ ውስጥ ሆነው ብዙ መከራ ብዙ ስቃይ አይተዋል እና አላህ ከዛ ስቃይና መከራ ያወጣናችሁ እኛ ነን የተዋረዳችሁ ክብራችሁ የተነካ ህዝቦች ነበራችሁ ከዛ ወጥተን እናንተ ሲያሰቃይ የነበረውን መሪ ከነሰራዊቱ አሰገደላችሁ ይሄም የኛ ጸጋ ነው ይላል ከምን عذاب المهين አሳናሽ አዋራጅ ከሆነ ቅጣት አዳናችሁ አለ ይሄ ቅጣት ከየት ነበር የመጣው ከተባለ ምን ፍርዓውን ከፍርዓውን ነው ከፍርዓውና ከሰራዊቱ ነው እኮ ያ ሁሉ ቅጣት ይዘን የነበረው ከዚህ ቅጣት አተረፍናችሁ ስም በማጥፋት እነሆ ካን እሱ እኮ ነበር አላህ ምን ነበር عالياً من المسرفين كراتنيا نبر من المسرفين وسن كم يعرفوا سووتشنا ككراتنيوچ نبر عالم سي عاليه مالت ياو كف كف مالت ميفلق بكراتنا بتبيت يتملا سو نبر من طغيان فرعون وجبروتي انه كان متكبرا جبارا فرعون كراتنيانا هيالني بلو مياس نبر متجاوز الحد في الطغيان والاجراء የሚሰራቸው ግፎች የሚሰራቸው ስራዎች ሁሉ ወሰን በማለፍና የአምላክ ህግና ስርዓት በመጣስ አቻል ነበራቸው አለ ማለት ኩሩና ሃያልኝ ብሎ የሚያስብ ከፍ ሚል ምንጣራ ማለት ነው እነሆ ካና አሊየ ምን المسرفين ወሰን አላፊዎችና በትዕቢትና በኩራት ከተወጠሩ አካሎች መካከል አንዱ ነበር እሱ ያዘንብባችሁ ከነበረው ስቃይና መከራ አዳናችሁ ይላል ወለቀድ اخترناهم ከዛ በኋላ ከፈርዖንና ከሰራዊቶቹ ቅጣትና ስቃይ ካተረፍናችሁ በኋላ ወለቀድ اخترناهم በርግጥ የእስራኤል ልጆችን መረጥናቸው አላ ዒልምን ስለምናውቅ አላ ዒልምን በኡ ይቅርታ ወለቀድ اخترناهم على علم اصطفيناهم وشرفناهم على علم منا ከኛ የሆነ ዕውቀት ስላለ እነዚህ ሰዎች ሊከበሩ ሊመረጡ ይገባል የሚል علم ዕውቀቱ ስላለ ከኔ በሆነ ዕውቀት መርጬ ከፍ አደረኳችሁ على العالمين بعالم لا يبلاي እንድትሆኑ بعالم لا ታላቅ ህዝቦች እንድትሆኑ مرچ ينن معرك ستوحاچو حاله واتيناهم من الايات للذي لاسرائيل لجوج ستناچو حاله من الايات تامراتوچنا ماسرجاوچن ستناچو ما فيه بلاء مبين ما فيه بوستو ياللبت سيون من بلاء نعم مبين قلت يونا تسقى اللبت وين بلاؤن مالات مكرا ياللبت مبين قلت على مكرانا فتنا سيهون وين مو قلت على يا أملاك تسقى سيهون كنيبه هنا أوقات مدر قصلا مرات قواتشو سيدمرت لا يتأمراتو تشني ستواتشو استشارهم بدن بنيهم قال قتادة على أهل زمانهم لا على أمة محمدين ولقد اخترناهم على علم بوقت لا هنا مرطناچو برغت على العالمين بعالم لا مرطناچو بني اسرائيلوچين الله بزو گزي نبياتوچين ليكولاچوال بتلايي هونيتا دبو كتلايي حزبوچ يبلاينتنا تعلق حزبوناچون ارغابطوال ايه كله گن صقا ست ሁሌም ቢሆን ምላሻቸው አደገኛ ነበር። ምላሻቸው አደገኛ ነበር። ወአተይና ምን አልሑጀጅ ወልበራሂን ሩን ወምትሓኑ ዛሂር ደበር ወተበሰር ወአተይናሁም ለእስራኤል ልጆች ሰጥተናቸው ምራት ለእስራኤል ልጆች ሰጥተናቸዋል። ማ ነገርን ፊሂ በውስጡ ያለበትን ነገር ያ የተሰጣቸው ተአምር ውስጡ ምን አለ? በላኡን ሙከራና ፈተና አለበት። ሙቢን ግልጽ የሆነ ሙከራና ፈተና ያለበትን ተአምራ ሰጥተናቸዋል። ምን አይነት ተአምር ሲባል እዚህ ጋር እኔ ያስኩት ኪታብ ሶስት ጠቅሷል። አንደኛው ባህር መከፈሉ ለበኒ እስራኤሎች የተሰጠ ትልቅ ተአምር ነው። ደመና እንዲያጠላቸው መደረጉ በአንድ ወቅት ወደ ቤተል መቅደስ ሲጓዙ ፀሐይ በጣም ሲጠነክርባቸው ለሙሳ ባነሱት ጥያቄ መሰረት ደመና እንዲያጠላቸው አድርገናል። እንዲሁም ደግሞ ምግብ በጣም ተቸግረው ከላይ እንዲመጣ ባነሱት ጥያቄ መሰረት መንና ሰርዋ ከሰማይ ዱብ ዱብ ዱብ እያለ የሚጣፍጥ ነገር እንዲመገቡ አድርገናል። ከዚህም ውጭ ብቻ ለእስራኤል ልጆች ፈተና ይሆን ዘንድ የተለያዩ ተአምራቶችን ሰጥተናቸዋል ይላል። የተለያዩ የሆኑ ተአምራቶችን ሰጥተናቸዋል። እነ ሃኡላ ለየቁሉን ልክ ነኝ። እነ ሃኡላ ለየቁሉን ኦኬ፣ ልክ ነው። እነ ሃኡላ ለየቁሉን እነዚህኞቹ እንዲህ ይላሉ አለ። ያው የእስራኤል ልጆችን ጉዳይ ጨረሰ ማለት ነው። አኢነ ኩፋር ቁረይሽ ለየቁሉን ለነሞት ኢላ መውተተን ዋሒዳ ወሂ መውተቱን አልኡላ ፊ ዱንያ ወፊ ቀውሊሂ ተዓላ ተሕቂሩን ለሁም ወዝዲራኡሁም ቢሂ ቃለ ሙፈሲሩን ለማ ካነ አልሐዲስ ፊ አወል ሱራ አን ኩፋር መካ ወጃአት ቅሰቱ ፊርዓውን ወቀውሚሂ። የሙሳ ታሪክን እዚህ ቦታ ላይ ቆረጥ አደረገው። በቃ የእስራኤል ልጆችን የተለያዩ አይነት ተአምራቶችን ሰጥተን ፈትነናቸዋል። ሁሌም ግን የሚታወቀው የእስራኤል ልጆች አላህ የተለያየ አይነት ተአምር ሰጥቶ ሲፈትናቸው ፈተናውን ሲወድቁ ነው የሚታዩ። ዛሬም ጭምር የምታዩ ተጨባጭ ይኸው ነው። አሁን መለስ ሲልና ምን አለ? እነ ሃኡላ አለ፣ እነዚህ የመካ ሙሽሪኮች እኮ ለየቁሉን እንዲህ ይላሉ አለ። ሐሳብ ሙሉ ለሙሉ አዲስ ነው። እነ ሃኡላ ለየቁሉን እን ሂየ ኢላ መውተቱን ልኡላ ወማ ናሕኑ ሙንሸሪን። ይሄ መጀመሪያ ከዱንያ ላለች አንድ ህይወት ነች ያለችን፣ ከዚህ በኋላ እንቀሰቀስ ምናምን የሚል አዲስ ሐሳብ ነው ይዞ የመጣው። ፈእቱ ቢአባኢና ኢን ኩንቱም ሳዲቂን፣ እውነተኞች ከሆናችሁ አባቶቻችን አምጡና ቀስቅሷቸው፣ ዝም ብላችሁ ሞት መቀስቀስ አትበሉ አለ አትበሉም ብለው የመካ ሙሽሪኮች ያነሱትን ጥያቄ ነው ያመጣው። ሄዶ ሄዶ ከሙሳ ታሪክ ውስጥ እንድንማር ከሙሳ ታሪክ ብዙ ቁም ነገሮች እንድንወስድ ጭምር ነው ታሪካቸውን ያመጣው። ሁል ጊዜ ሐቅን የያዙ ነቢያቶችና ያ ሐቅ አጥላቸው ያላቸው ከበርቴዎች፣ ጣዖት አምላኪዎች ሁሌም ቢሆን ፍጥጫና ፋይት አለ በእውነትና በውሸት መካከል፣ እውነትን በያዙ ሰዎችና ውሸትን ወይም ኩፍርን በጨበጡ ሰዎች መካከል ትግሉ ኢላ አንተ ቁመሳ ይቀጥላል። ስለዚህ አላሁ ጀለ ወዓላ እውነትን አውቀው ለእውነትም ከሚኖሩ ሰዎች መካከል ያድርገን። ምናልባት ያልገባችሁ ነገር ካለ ማየት እንችላለን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። እስከ 30 ነበር መሬም ያለችው፣ እኔ እስከ 30 ምድነ እስከ 32 ሄድኩ። ጥሩ ጥያቄ ነው። እዚህ ሸርሄም ነካክቶታል። እኔ አላቅም የሆነ በድካም ስሜት እንትን ስላልኩኝ አላቅም እንትን አለኝ እንጂ ሸርሁ ላይ ቁጭ ብሏል። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ይላል። ይህ የነቢዩን ኡመት ቁርአን እስከ ዛሬ ድረስ ምድር ላይ ከተገለጡ ህዝቦች ሁሉ ምርጥ ህዝብ ሆናችሁ ብሎ ክራይቴሪያ አስቀምጦ በቋሚነት የኡመተ ሙሐመድ ከየትኛውም ህዝብ በላይ በመጥለቅ ማለት ነው ከየትኛውም ህዝብ በላይ እንደሆነ ያስቀምጣል። እና የበኒ እስራኤሎች መመረጥ ግን በወቅቱ በዘመናቸው ነው ብሎ ሸርሁ በደንብ ያስቀምጣል። ከነብዩ ሰለም ኡመት በፍጹም የተሻሉ አይደሉም ቁርአኑ እንደሚያስቀምጠው። ግን በወቅቱ ከነበሩት ለምሳሌ እሳት አምላኪዎች አሉ፣ ኳክብት አምላኪዎች አሉ። ወደ መካ ሙሽሪኮች ደግሞ ስትሄዱ እንጨት፣ ቴምር፣ ድንጋይ አምላኪዎች አሉ። ዓለም በተለያዩ አደገኛ እምነቶች ውስጥ በተዘፈቀችበት ወቅት ላይ የእስራኤል ልጆች ግን በአብዛኛው ከሰማይ ከመጡ መሪዎች ጋር ነበር ትስስራቸውና ብዙ እነሱን አላህ እንዲመርጥ የሚያስችለው ብዙ ምክንያት ነበረው። ከዚህ አኳያ በወቅቱ ከነበረው ህዝብ ሁሉ መርጦ ሲያበቃ ነብይ ልክላቸዋል፣ መርጦ ሲያበቃ ተአምራት ሲጣቸዋል፣ መርጦ ሲያበቃ መጽሐፍ ያወርድላቸዋል፣ መርጦ ሲያበቃ ከገቡበት ስቃይና መከራ የሚወጡበት መንገድ ሁሉ ያበጅላቸው ነበር። ስለዚህ የመረጣቸው ዓለም ላይ ከነበረው ማህበረሰብ ትንሽ ያለ ያሉ እነሱ ስለሆኑና አላህም ደግሞ ላይስአል አማ ይፍአል ነው መብራት ስላለበት መርጧቸዋል። ግን በወቅቱ በነበረው ህዝብ ላይ ተመረጡ እንጂ እስከ መጨረሻው ከየትኛውም ህዝብ በላይ ናቸው ማለትን አያስይዝም። ለዚህ ደግሞ ቁርአን ኩንቱም ኸይረ ኡማ ነው ካለው ምርጥ ህዝብ ሆናችሁ። ከዛስ ኡኽሪጀት ሊናስ ለሰው ከተገለጠች ወደ ህዝብ ከወጣችሁ ሁሉ ህዝብ በላይ ናችሁ ነው የሚለው የኡመተ ሙሐመድን ቁርአን ማለት ነው። ስለዚህ በኒ እስራኤሎች በዘመናቸው ከነበረው ህዝብ በላይ ነበሩ። አሁን አይመለከታችሁም ነው ማይክሪ جزاك الله خير الجزاء استاذ عفو خديجة لقدمش بيي አይደለም ከዚህ እንትን ሳንወጣ ብዬ ነው ኡስታዝ ምንድነው አንድ ቃል በቃል ድገምልን የሚሉ አሉ። አይ ቲንክ እሱ ነው መሰለኝ 32ኛው ማለት ሁለተኛ ማሻአላ ጀዛከላ ኸይር ትንሽ አብራርተዋል። እዚህ ላይ ደግሞ እኔ ያስኩት ተፍሲር ደግሞ ምን ይላል ولقد اخترناهم اي استفيناهم وانتقيناهم على علم اي منا بهم يعني منا من الله وباستحقاقهم لذلك الفضل على العالمين اي عالم زمانهم ومن قبلهم وبعدهم حتى اتى الله بامه محمد صلى الله عليه وسلم عالم زمانهم ومن قبلهم وبعدهم حتى آت الله لأمة محمد صلى الله عليه وسلم وفضلهم العالمين كلهم وفضلهم العالمين كلهم كلهم أي أمة محمد صلى الله عليه وسلم فضلهم الله على العالمين كلهم وجعلهم الله خير أمة أخرجت للناس وأتمنى عليهم واتمنى عليهم بما لم يتمنى به على غيرهم الى الله صلى الله عليه وسلم زي لاي ياو استاذ عند عندالكو ياو يوم محمد صلى الله عليه وسلم كمطو الناس كله بلاطوش مهونو በኔ እስራኤል ግን በዛ በግዚያቸው እንዲሁም ከነሱ በፊት ከነበሩና ከኋላቸው ማለት وبعدهم ከኋላቸው የነበሩ እስከ ኡመት መሐመድ ከሚመጡ ነው የሚገልጸው ለማለት ነው። ጀዛከላሁ ኸይር በዚህ ላይ እንደገና ትንሽ ኮሜንት ብታረጋግበት እና ቃል በቃልም አይ ቲንክ እንደግመላቸው የጠየቁ ወንድሞች አሉ። ጀዛከላሁ ኸይር ሰለላሁ ዐለይሂ ወሰለም መሐመድን ማይክ ፍሪስፋስ جزاك الله خير حسنات شكرا يا طول نو እንዳለን ያስቀመጥከው በኒ እስራኤሎች በወቅታቸው በነበሩበት ዘመን ላይ አላህ የበላይ አድርጓቸዋል ያካተተው ምንድነው ነቢዩ መሐመድ እስኪላኩ ድረስ እነሱ በነበሩበት ዘመን ላይ ማለት ምሳሌ ቅድም ገልጫለሁ እኔ አንዳንድ ክታብ ላይ አየሁት የዓለም ማህበረሰብ ኮምፕሊትሊ ከሰማይ መጽሐፍ ራሱን የገነጠለና ከቁሳቁስ ጋር የተያዘ ሀያት ነበረውና እነሱ ደግሞ ከሌላው በተሻለ ሰማያዊ ዕውቀት ነበራቸው መመሪያዎችም ከድሮ ጀምሮ በያጋጣሚ ወርዱላቸው ስለነበር በዘመናቸው አላሁ ጀለ ወዓላ የበላይነት ሰጥቷቸዋል ስለሚያውቃቸው የበላይ መሆን ስለሚገባቸው ጭምር ማለት ነው። ኦኬ ይሄ ግን እስከመቼ ነው ካላችሁ ረሱል እስልምናን እንደ አዲስ ለማደስ ማለት ነው ይዘው እስከወጡበት ጊዜ ድረስ ማለት ነው። ለክ ረሱል መተው ኡመተ መሐመድ ነብዩ ሰለም ህዝብ በፈጠር ከጀመረበት ጊዜ ጀምሮ ያ እክትያር ያ እስጢፋ ቆመ ቀረ ማለት ነው አከተመ ማለት ነው። ከነሱ ደግሞ የተሻለ ሌላ ምድርን በማቅናቱ ረገድ ትልቅ ሚና የሚጫወት አዲስ አስገራሚ ትውልድ ተፈጠረ። በዲ እስራኤሎች የነበራቸው ተመራጭነት አክተሟል ነው ሌላው ቃል በቃል ሲሉ ሰምቻለሁ እኔም እዚህ ሲጽፉ ولقد بارغت اتينا اخترناهم مرطناچو على علم باوقت لاي اوقت لاي ملو اندي گباچو نو بماوقاچين معناته سلمناوق معناته على العالمين بني اسرائيلوچ ممرط اندالباچو علم اوقتو نيا گا سلالا يا اسرائيل لجوچين ابلطناچو بعالم لاي በወቅቱ በነበሩበት ዘመን ላይ ታላቅ ህዝብ እንዲሆኑ አደረገን ስለሚገባቸው መገባቱንም ስለምናውቅ ማለት ነው። ማይክፍሪ السلام عليكم ورحمه الله وبركاته حفظك الله ابو فرحان انا መጀመሪያ ጠይቃለሁ አልኩን ጥያቄ ሐሰናት ጠይቆታል ከማይክ ካነሳል ቀረ ሀያዘጠነኛውን ልጠይቅ ሰማ በከት አለህም ሰማኡ ወልአርዱ ወማ ካኑ ሙንዚሪን አለህም ሰማኡ ምትለው ስለአርድስ ወልአርድ ሚለው ሙምክን ሰዎች መሬት ላሉ ሰዎች ምናምን ይሆናል አለህም ሰማኡ ምትለው ስላልገባችን ባረከላሁ ፊክ ሐፊዘከላህ ብልኸይር እንሻአላህ ገባቶ አቡ ፍርሃን ሊውረድ ቀጥታ ቃሉ አላለቀሰችም ማለት ነው። አለይህም በነሱ ላይ ማለት ነው በነማን በፊርዓውንና በህዝቦቹ መጥፋት ላይ አላለቀሰችም። ወልአርድ ምድርም አላለቀሰችም። ወማ ካኑ ሙንዚሪን እነሱም የቅጣት እርምጃ ሲወሰድባቸው የሚቆዩ አልሆኑም። በቃ በተወሰነበት ሰዓት ላይ እንዲጠፉና ምድር እንዲለቁ ተደረገ ነው። ጥሩ ግን ያነሳው ሐሳብ ቅድም ገረፍ አድርገው የነበረው فما بكت عليهم السماء ማለት ሰማይ ታለቅሳለች ወይ አታለቅስም። ግን በሰማይ ዓለም ውስጥ በጣም በርካታ ፍጥረታት አሉ መላእክቶች አሉ። አንዳንድ ጊዜ አንድ ግለሰብ በመሞቱ አንድ ግለሰብ በተፈጠረው ነገር ሊያዝኑ ይችላሉ መላእክቶች። ግን ይሄ ሁሉ የፊርዓውን ትውልድ ከምድር ገጽ ሲወገድ ግን ትንሽ እንኳን አልተሰማቸው ሀዘን ይባል ነገር አልታየባቸው። ምድርም ከጠፋው ህዝብ ውጪ ያለው አካል ፍርዓውንና ሰራዊቱ በመውደሙ ደስታ ተሰማው እንጂ ሀዘን ይባል ነገር አልተስተዋለበትም። አንዳንድ ጊዜ ደግሞ ሰማይና ምድር እንባወጣቸው አልቅሱ እንጂ ምድር ላይ የሚፈጠረው ነገር እነሱም ላይ አሻራውን ይጥላል። ምድርም ጭር ክፍት ይላታል። ሰማይም ሆነ ታላያጭ ማይለስላሴ ሲሞቱ ነው ሰማይ ምድር ጨለመኮ ይባላል። ስለዚህ የፍርዓውንና የሰራዊቶቹ ከምድር ገጽ መወገድ ለምድርም ለሰማይም በሰማይ ውስጥ ላሉትም خلقዎች ምድር ላይ ላሉትም خلقዎች እፎይታን ፈጠረ እንጂ አንድም ያዘነ አካል የለም እንጎሽ የጠፉ ነው ያለው። ዛሬም ማለት ነው ምድር ላይ ግፍ የሚፈጽሙ ሰዎች ግፋቸው እንዲጋድ ሲወጣ ህዝብ ሁሉ ሲጠፋቸው አምላክም ሆነ ሌላ አለ እርምጃ ሲወስድባቸው የተቀረው አካል የሚስማው ስሜት ይሄው ነው። ሰው የሚያዝነው የሚራራው ልጽነው ከጎን የሚቆመው ለተበደለ ሰው ነው። ልጽነኛ አይደል? ስለዚህ ፍርዓውን ምድርን በጣም አበላሽቶ ነበር። የሚሰራው ግፍ አንድ ሰው ከፍርዓውን መመሪያ ጋር ሲጋጭቆ እግሩ አራት ልክ እንደ ቁርበት ነው። ቁርበት ተቀላቸው አይደል? እግሩን ሁለቱ እግሮቹ ሁለቱ እጆቹን ምጥርጥር አድርገው ግጥም አድርገው አስሩትና እኩል ያሰቃዩት። በጣም አሰቃቂ የሆኑ የቅጣት እርምጃዎችን ይወስድ ነበር። አለያችሁም ሊያች ማሽጣይቷ አመኛለሁ ስላለች እኮ ልጆቿን ምሷንም በዘይት በተፍለቀለቀ በርሜል ውስጥ ነው የከተተው። እና ግፉ ግፍ አልነበረም። ስለዚህ እነዚህ ሰዎች ምድርን በመልቀቃቸው ሰማይን ምድርን ውስጣቸውም ያለው خلق ረፍት አገኘ እንጂ የሐዘን ስሜት አልተስተዋለበትም ማለት ነው። ማይክፍሪ